أسوأ الذي كانوا يعملون ذلك جزاء أعداء الله النار لهم فيها دار الخلد جزاء بما كانوا بآياتنا يجحدون ربنا أرنا الذين أضلانا من الجن والإنس نجعلهما تحت أقدامنا ليكونا من الأسفلين. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الكريم. يا سأت سلهدات النش فتأن لما لا تمكر له بلفو سامنت سورة الفصلت اسكها يا أم مسكوتر قرتن برا ولزاري در ساتن قد تتاسقبا الله جل وعلا من إلال وقال الذين كفروا النزا يكاد سووش انديه آلوا لا تسمعوا لهذا القرآن لا تسمعوا أتسمعوا لهذا القرآن يهن القرآن باكاتشو أتسمعوا تالو والغو بايهون تنجاتو فيه بقرآن لا تنجاتو بات لمن لعلكم تغلبون ما شنف تشنفوا زندالو عند تشنفوا قرآن سنجر كما دامت إلك تنجاتو بات ياتو رسول قرآن سيستمروا سو جورو ستو كدامت اندم الشنف مكاويان قبتو أتشو نبرا سنقباتشو يوصلوا ترمجا من دنو هزبو تشاتشون لا تسمعوا لهذا القرآن أباكاتشوهن يوم قرآن تسموت عندهم كما اسمات لك والغوا فيه لعلكم تغلبون قرآن لا يتنجاج بته قرآن إن أنتم للاهم أكال إن دامت ربشو ينجزي من الوقت تشنفوا هنا للاهم الله جل وعلا سوچ سلعاد هزبوچ سليلو چم قدمت هزبوچ عن مشرك قريش انهم كذبوا القرآن نسوا القرآن استبدلوا والمعنى قال الكافرون بعضهم لبعض لا تسمعوا لمحمد اذا قرأ القرآن وتشاغلوا فيه وتشاغلوا عنه كذا قدم مسيل ينبروا نبياتوچ إن هود إن صالح إن نوح تلكوا زبوتشاتشون سيت أو نبر زبوتشاتشو قماشو الجن جروست سكت قماشو الجن نبيو أفلا سياس كمت عتنا غريالة قماشو لعلما دامت لبسون سكنان قماشو نبياتو تشن دعوان دادر بسياك قد نوروال يانت هزبو تشن بتمساساي قرآن كما كاداتشو أنكبرن الميل أنكر رقم كما أزاتش التنسى من على العالم محمد القرآن بمنان ببت جزي لا تسمعوا لهذا القرآن إيه محمد بمنان بو مصحف جروات جنب في السوم اندات ستو بايهون جرو كمستت يلك آلم ولغوا فيه تنجع جنبت لعلكم تغلبون قرآن ستنجع جنبت نانتو سرسوا هيقبام ሌላም ሰው በፍቅር አዳምጠው ስለዚህ የሚቀየሩ ሰዎች አይኖሩም ካልተቀየሩ ደግሞ ይሄ የጣዖት አምልኮቱ ስርዓት የበላይ ይሆናል ስለዚህ ቁርአንን ከማዳመጥ ተጠንቀቁ ብለው ህዝቦቻቸው ሲመክሩ ነበር እህቶች ዛሬ እኮ ቁርአን አብዛኞቻችን መስማት እየከበደን ነው ክላሲካል ማዳመጥ እየቀለለን ነው ነሺዳ ማዳመጥ እየቀለለን ነው ሀሜት ማዳመጥ እየቀለለን ነው። ተራ ዜና ማዳመጥ እየቀለለን ነው። ቁርአን ግን የህይወት መጽሐፍ ነበር። መካውያን ቋንቋቸውም ስለሆነ ቁርአንን ሲያዳምጡት የመሸነፍ ባህሪ ያላቸው ትዝ ይላቸዋል። ወሊድ ከዚህ ፊት ተፍሲር ላይ ተነዋል። ወሊድ ኢብኑ ሙገይራ አንድ ጊዜ ግዴላችሁን መሐመድን እኔ በቃችኋለሁ፣ በደንብ አድርጌ እረቷለሁ፣ ተውን ጊዜ ስጡኝ ብሎ ቀጥ ብሎ ረሱል ጋር ሄደ። ረሱል ጋር ሄደና አወራ ብዙ። ያ ሙሐመድ እንዴት ነው ከዚህ አቋም ትመለስ? እብድ ከሆንክና ሳክምህ ፊት ከፈለግክ እንዲናርግ ብሎ በጣም ብዙ አወራ። ረሱል ወላሂ እጅግ ስርዓት የተላበሰ በሆነ ሁኔታ ጆሮ ሰጥቶ አዳመጡት። አደመጡና ልክ ሲጨርስ ምን አሉት? አፈረርተ ያ አበል ወሊድ አሉት። ወሬህን ጨረስክ እኔ ልቀጥል ታዳምጠኛለህ አሉት። አያችሁ የማዳመጥ ጥበብ። እነ ዴል ካርኒጊ ሳይሆን የሚነግሩ ረሱል ናቸው የሚያስተምሩ። ታዳምጠኛለህ እኔ እንዳዳመጥኩህ ልቀጥል አሉት። አዎ አላቸው። ምንም ትርፍ ቃል የግል ሀሳባችን አልሰነዘሩም። ቁርአንን ያሽጎደጎዱበት ቁርአን ሲያነቡለት ወሊድ ወላሂ መቋቋም አቃተው። ካፊር ነው። ቁርአንን ለማጥፋት ተነስተዋል። ረሱልን ከያዙት ዓላማ ለማኮላሸት ጉዞ ጀምረዋል። ቁርአንን ሲሰማ ግን መቋቋም አቅቶት ፊቱ ተቀያየረ። ምንም መልስ ሳይሰጥ ፊቱን አዙሮ ወደ ጓደኞቹ ሄዱ። ለመስለም ቀርቦ ነበር ይባላል። ለመስለም በጣም ቀርቦ ነበር። ከዛ መንገድ ላይ እነ አቡ ለሀብ ተቀበሉት። ቀድ ሰባ አበል ወሊድ አሉ። ወይኔ አበል ወሊድ አቋም እኮ ቀየረ። ቅድም ሲሄድ የነበረው ፊትና አሁን ያለው ፊት በጣም ይለያያል አሉ። አያችሁ ዑመር የሰለመው እህቶቼ ወንድሞቼ በቁርአን ነው። ቃዲ ሹረይህ ይመስለኛል ወይም ደግሞ ማን ነው ቁርአን ሲነበብ ሞቷል። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ሲነበብ ያለቅሱ ነበር። ሰሃቦቹ አንዲትን አያት እያነበቡ ሌሊት ሙሉ ሰላት ሰግዱ ነበር። ዑመር ረዲየላሁ አንሁ ኢነ ዐዛበ ረቢከ ለዋቂዕ፣ የጌታ ቅጣት ተከሳች ነው፣ ዋኝ ነው፣ ቅጣቱ ይመጣል የሚለውን አንቀጽ ሲያነብ ያለቅስ ነበር። ራሱን ስቶ ይወድቅ ነበር። እህቶች ዛሬ ልንማረው የከበደን ልናስተምረው የከበደን ልንተገብረው የከበደን ቁርአን የበርካቶችን ህይወት ቀይሯል። የእኛን ህይወት ለምን አልቀየረም? ስላልፈቀድንለት ነው። በራችንን ስለዘጋን ነው። መካውያን ጎበዞች ነበሩ። እንደውም ከኛ ሳይሻሉ አይቀሩም። ይቅርታ ቃሉን ስጠቀሙ። ለምን ካላችሁ መካውያን አቋም ይዘው ቁርአን አታዳምጡ፣ ካደመጣችሁት ደንጀር ነው አታዳምጡታል። እኛ ግን ቁርአንን የእኛ መጽሐፍ ነው እንላለን፣ እናምንበታለን እንላለን። ግን ቁርአኑን ልንማረው ጊዜ ጠፋ። ግን ቁርአን ልጆቻችን ልናስተምር ጊዜ ጠፋ። የምናስተምረው ፊዚክስ፣ ኬሚስትሪ፣ ውስብስቡን ማትስ ከዛ ምናምን ከዛ ምን እንላለን ግን ናሕኑ አመና ብልቁርአን ወቃለ ረሱሉ ያ ረብ እነ ቀውም ተኸዙ ሃዘ ልቁርአን መህጁራ። አላህ ምን አለ? ረሱሉ እኮ አለ። ምን አለ? ህዝቦች ቁርአንን ወደ ኋላ ወረወሩት፣ ጣሉት፣ አንሰራብህ አሉት ብሎ ረሱል ያነሳውን ቃል ያነሱትን ቃል ቁርአን ደግሞ ይነግረናል። እህቶች ቁርአንን ትተነዋል። አብዛኞቻችን ቁርአን አፈር ከድሚያ ብለን የምንሰባብረው ለቁርአን ቫልዩ ስላልሰጠን ነው፣ ዋጋ ስላልሰጠነው መማሩ የትርፍ ጊዜ ስራ ሆነ። ስራ መስራቱ ሄዶ የአንድ ካምፓኒ ድርጅት ሀብታምን ሀብታም ማድረግ እንደ ከባድ ስራ ተቆጠረ። በቃ ገሊት እኮ ውጭ ነው ያለችው፣ በጣም ትሰራለች፣ ሀብታም ነች፣ ቤት ገዛች፣ ዶላር ትልካለች ምናምን። በቃ ይሄ የመጀመሪያው ታርጌታችን ሆነ። አይታችኋል፣ ዛሬ ሱራውያን ረጅም ዓመት የገነቧት ከተማ አላህ ሲፈልግ ዶጋ አመድ ያደርገዋል። የመንን እዩ፣ ፍልስጤምን እዩ። ይሄ እናንተ የምትሰበስቡት ሀብቱ አይደለም። እናንተና እኔ ለመኖር ጋራንቲ የለንም። ወላሂ ዛሬ ካስተማርኳችሁ በኋላ ስተኛ በዛው ዳግም ድምፅ ላትሰሙት እንለያያለን። አዳምጣችሁ ዞር ስትሉ ወላሂ መውቱል ፉጅአ ድንገተኛ ሞት በዝቷል። ዛሬ የቅያማ ምልክት ሆንና የሰው ነፍስ ከዝንብ በላይ ረክሷል። ስለዚህ እንኳን ለምትሰበስቡት ካፒታል والله الذي لا اله غيره ለህይወታችሁ ጋራንቲ ይላችሁ እንደፈለጋችሁ ኢንሹራንስ ደግሞ ሲፈልግ አላህ ብድግ ነው ያደርጋችሁ ስለዚህ አህባብ ወንድሞች ቁርአን لا تسمعوا يا لوتي مكه مشركوች ከሰማነው ያሸንፈናል ነው እኛ እየሰማነው ግን ንቅንቅ አላልንም ለምን ይሆን ወገኖቼ الله ባሮቹን ሲገልጽ ምን እንዳለ ታቃላችሁ واذا تليت عليهم اياتنا زادتهم ايمانا وعلى ربهم يتوكلون አንቀጻችን ሲነበብ ኢማናቸው ከፍ ይላል ለምን ለቁርአን ቦታ አላቸው ቁርአንን ይወዱታል ቁርአንን ያከብሩታል ኦኬ እኛ ጋር ደግሞ ስንመጡ ስትመጡ ቁርአን ከአባቶቻችን ሳይከፈት ተሰጠ እንደ ተዘጋ ትርጉሙ ሳይነበብ ሳይስተምሩን ዝም ብሎ ሙስሊምና ቁርአን ያላህ ቃል ነው እሺ ብቻ ተብለን አደገ ለቁርአን ያለን ግምት ወረደ ስለወረደ ተው ነው የመካ ሙሽሪኮች መቀርብ አልፈልጉም አቋም ይዘው እኛ ግን ቀርበናል አልቀረምም ግራ የተጋባ አቋም ውስጥ ነው ያለነው ፕሊስ احبابي وغنوتي الله جل وعلا بالقران اللي اكبراتكم كفلغاچو للقران اجستو عند مكه مشركوش اتسمو اتلو غير اتسمو ليوچاچونو اتسمو والله بيتو مستوچاچو قران ميقرا اتاغنو بال قران ميقرا اتاغنو ادلنيوش ناتشو اندزي هنت ميست اندزي هنت بال كالاچو ስለዚህ እህቶች አላሁ ጀለ ወዓላ ወንድሞች ያግዘንና ወደ ቁርአኑ መቅረብ አዋጅ ነው ፈለኑዚከን الذين الله من قال عبد الله بن عباس ያሁን ቁርአናዊ አንቀጽ መልክቶ ምን አለ መሰላችሁ قال ابو جهل عند غزي ابو جهل እንደዚህ አለ اذا قرأ محمد فصيحوا في وجهه حتى لا يدري ما يقول من قال ابو جهل محمد قران سيانب بمتسموت كون عدراچو لك سيانب في لفيتو تشوبت اا بلاچو تشوبت ستشوبت حتى لا يدري ما يقول مناغرو سكي طف ادرس تشوبت عليه ابو جهل زاري كن قران اندن سما يفقدلنا ترجمون تلقبلن اندانا طناو بدابو بيزي ادرغون بنجرا بيزي ادرغون በቤት ግንባታ ቢዚ አደረጉን አይደል የልጆች ክፍያ ቢዚ አደረጉን ወጥርጥር ያላያት ተገነጠልን ጎበዞች ናቸው ያሁኖቹ እንዴት እኛን ከቁርአን መገንጠል እንዳለባቸው በደም ባጥንተው ስለሰሩ ተሳካላቸው እና አቡ ጀህል ፋራ ነበሩ አትስሙሽ የሚሆነ የጅል አቋም ነበራቸው ያሁኖቹ ግን እጅግ ረቀቀ ከቁርአን በተሻለ ምን አደረጉልኝ እጅግ ስሜትን የሚኮረኩር ነገር እጅህ ላይ አምጥቶ አስረከበው ምንም ይባል ሞባይል እዛ ደግሞ ፌስቡክ ጋርፍሬንድ ባይፍሬንድ ሲስተር ፍሬንድ ምናምን አለ አይደል በዛ ውትፍትፍትፍትፍ እትሉና ከቁርአን ጋር እንደ ተራራቃችሁ ቻው ቻው ትባባላላችሁ አደጋ ነው አደጋ ነው ሁቶች ቁርአንን ተለቆ ተርቆ ህይወት ከባድ ነው የሙስሊም ሀያት ማለት ነው ስለዚህ እህት ወንድሞቼ ለቁርአን ቀረብን በል አላህ ቀጥሎ ምን አለ ፈለኑዚከን الذين والله እናቀምሳቸዋለን አለ الذين كفروا እነዛ የካዱትን እናቀምሳቸዋለን ቁርአንን አትስሙ ያሉ ቁርአን እንዳይሰማ ቋም ያዙ ካዲዎች ናቸውና እናቀምሳቸዋለን አዛበን ቅጣትን ሸዲዳ እጅግ የበረታ የማይቋረጥ ጠንካራን ቅጣትና ቅምሳቸዋለን አለ ወለነጅዚየነሁም አረን መነዳቸዋለን አለ አስዋአ የከፋው الذي ያንን كانوا يعملون ያ ይሰሩት ከነበረው የበለጠ የከፋው ቅጣትና ቅምሳቸዋለን አለ ቁርአን እንዳይሰማ ዛሬ ወይኒ አስባችሁታል ለህቶች ዛሬ ዓለም ላይ ቁርአንን የሚረጋግጡ ወገኖች አሉ። ቁርአንን የሚያቃጥሉ ወገኖች አሉ። ቁርአንን ከመድር ገጽ ለማጥፋት ቁርአን የተጨበረበረ ቁርአን ፋብሪካ ገንብተው የሚያመርቱ ሰዎች አሉ። ቂያማ ቀን ምን ይውጣቸው ይሆን? የት ይገቡ ይሆን? ከዛ ከስፐርም ጠብታ ከዛ ከንፍጥ አድበል ብሎ የፈጠራቸውን አምላክ ቃል እንዲህ እያደረጉት እሱ ፊት ምን ይዘው ይቀርብ ይሆን? አላህ አላህ! እህቶች ወንድሞች፣ እነሱ ስለይቱላቸዋል፣ የኛ ነገርስ? ስለዚህ እህትና ወንድሞች ፈል ለተፈክር ጀሚዓን ማሰብ ይጠበቃል። ቁርአንን እስኪ ለሱ አድርሶት ለጓደኞቻችሁ ሳትፈሩ እባክህ ቁርአን አንብበው፣ ቁርአን አድምጠው፣ ቁርአን ህይወት ነው በሉ። አላህ ኩፍርን ስንመርጥ ፈለን ምንም ግድ የለውም። አላህ ግድ የለውም ስላችሁ እጅግ አዛኝ አምላክ ነው። እምቢ ብላችሁ ስትወጡ ግን ተለማምጡ። አረባክ በእናት በአባት ለምን ትከፍራል? የለም ፈመን ሻ ፈሊዩሚን። ኢማንን አላህ የምርጫ ጉዳይ ነው ያደረገው። መርጣችሁ ትገባላችሁ፣ ጀና ተዘጋጅተዋል። ትወጣላችሁ፣ እሳት ተዘጋጅተዋል። ምንም ችግር የለም። የሆነ አገር ላይ አሁን አሜሪካ የምትኖሩ እህቶች የተሰመረ ቀይ መስመር አለ፣ ህግና ስርዓት አለ። ስርዓቱን ጠብቃችሁ ትኖራላችሁ አሜሪካ። ስርዓቱን ካልጠብቃችሁ ደግሞ ትወጣላችሁ። ራስ አላህም ጀለ ወዓላ ቁርአንን ይዛችሁ ጥሩ ሙእሚን መሆን ምርጫችሁ ነው። እምቢ ካላችሁም ዩራይት፣ ይሄ የእናንተ መብትን ብለናል። ወለነጅዚየነሁም እንመነዳቸዋለን፣ አስዋ አለዚ አስዋ የከፋውን አለዚ ካኑ ያዕመሉን ያ ይሰሩት የነበረውን ነገር ከሱ የበለጠ የሚያስከፋውን ቅጣት እንመነዳቸዋለን። ዛሬ ኢትዮጵያችን እጅግ አደገኛ በሆኑ ወንጀሎች እየተጠለቀለቀች ነው። የወንድ ለወንድ ጋብቻ፣ የሴት ለሴት ጋብቻ፣ ዝሙቱ፣ መጠጡ፣ ሊብነቱ፣ ውንብድናው፣ የሰውነት አካላት ዝርፊያው፣ ምኑ ቀረ? አቤት አቤት! ዛሬ የምንሰራቸው ወንጀሎች ቂያማ ቀን ዋጋ ያስከፍሉናል፣ ዋጋ ያስከፍሉናል። ዛሊካ ረማ ይህ የሚሆንበት ምክንያት ይህንን ከባድ ቅጣት እንዲያደርጉ የሆነበት ምክንያት አለ፣ ጀዛ አዕዳ ኢላ የአላህ ጠላቶች ምንዳቸው ይኸው ነው፣ አናር እሳት ነው። እሱ የአላህ ጠላቶች ምድርን በማበላሸት ወንጀል በመስራት ምድርን በክፋት በማጥለቅለቅ የተጠመቁ የአላህ ጠላቶች ምንዳቸው የጀሃነም እሳት ነች ይላል። ለሁም አለ ለነሱ እኮ ፊሃ በዛች በጀሃነም ዓለም ውስጥ ዳሩል ኹልድ ቋሚ ዘውታሪ የሆነ አገር ተዘጋጅቶላቸዋል። ላ የክሩጁን ሚንሃ አበዳ ጀሃነም ከገቡ በኋላ በፍጹም ይወጣሉ ተብሎ አይታሰብም። ቀልድ አይመስልም? እሳት ውስጥ ገብቶ መሐመዱ አብላ ከነ ምናምኑ ወደ ጀሃነም እሳት ተጥሎ መኖር፣ እገሌ ከነ ምናምኑ ወደ ጀሃነም እሳት ተጥሎ መኖር። ለምን? ካፊር ስለነበር። ለምን? ወንጀለኛ ስለነበር። ለምን? እምቢ ስላል። ለምን? ቁርአን ስለተወ። ለምን? ያ ረብ! ቀልድ፣ ተረት ተረት፣ አንድ ልብ ወለድ ታሪክ ምናምን አይመስልም? ትንቢት አይመስልም? እውነት ነው። ጀሃነም እሳት አለ፣ ጀነት አለ። ሁለቱም ሊያስገቡን ሬዲ ናቸው። ይህን ጀዛ አናለ ምንዳኮ ነው አረመላ ቢማካኑ በነበሩበት ነገር ምክንያት የተሰጣቸው ምንዳ ነው። ቢአያቲና የጅሃዱን በአንቀጾቻችን ይክዷቸው ምክንያት የተመነዱት ምንዳ ነው። ወደ ጀሃነም እሳት ገብተው ጀሃነም እሳት ላይ እንዲዘወትሩና አሳማሚውን ቅጣት እንዲቀምሱ የተደረገው ዱንያ ላይ ይክዱ ነበርና በክህደታቸው ሳቢያ የተሰጣቸው ክፉ ውጤት ነው ይላል። ወቃለ ለዚነ ከፈሩ እነዛ የካዱም ሰዎች እንዲህ ይላሉ፣ ረበና ቂያማ ቀን ወደ ጀሃነም እሳት ተፈርዶባቸው ሲወርዱ ምን ይላሉ? ረበና ጌታችን ሆይ፣ አይነ ለዘይኒ እነዚያን ሰዎች አሳየን እባክህ አሳየን ይላሉ። አበላና ያጠመሙን መስመር ያሳቱን ሰዎች አሳየን። ሚነል ጅን ወልኢንስ ከጅንና ከሰው የሆኑ ከአንተ መስመር ውጭ እንድንሆን የአንተን መስመር እንዳናገኝ እንቅፋት የሆኑ ያጠመሙንን ሰዎች እባክህ አሳየን ብሎ ይማጸናሉ። ነጅዓልሁማ እናደርጋቸው ተሕተ አቅዳሚና ከእግራችን ስር ይሁኑ እኛ ለዚያ ያበቁን እነሱ ናቸው አንለቃቸውም ብለው አላሁ ጀለ ወዓላ ዘንድ ጥያቄ ያቀርባሉ ሊየኩና ምን አስፈሊን ለምንድን ነው እግራችን ስር እናደርጋቸው ሊየኩና እንዲሆኑ ነው ምን አስፈሊን እነሱ ከኛ በታች የበታች እንዲሆኑ ስለምንፈልግ ጀሃነም ዓለም ራሱ ከገባን ከኛ እኩል መቀጣት የለባቸውም እነሱ ናቸውና መስመር ያሳቱን ጌታ ሆይ እባክህ አሳየንና ከግራችን ስራ አድርገን ከኛ በታች እንዲሆኑ እናድርጋቸው ይላሉ። ስለዚህ ወገኖች ኩፍርን መምረጥ ወይኔ እንዴት ከባድ ነው። አምላክ ወደዚህ ምድር ያመጣን አምላክ አልቀበልም ቃሉን አላዳምጥም የሚናገረው ሐሰት ነው ነብይ አላከም ስሜቴን ነው መከተለው ዛሬኮ አቤት ዱንያ አቤት የሰው ልጅ መከራ ላ ኢላሃ ኢላላህ እህቶች እቀጥላለሁ ኢነለዚነ ከፈሩ ኢነለዚነ ቃሉ እነዛ ደግሞ ያሉ ተረማ ኢነለዚነ እነዚያኩ ቃሉ ያሉ ምን ያሉ ربنا الله ጌታችን الله ነው የፈጠረን الله ነው ወደዚህ ምድር ያመጣን الله ነው የሚያበላ የሚያጠጣን الله ነው ይሄ የምናየው የምንወደው የሰውነት አካል የሰጠን الله ነው والله سم والله እህቶች እጃችሁን እዩት እስኪ ፕሊስ ለሁለ አንድ ሰከንድ እጃችሁን እዩት ይሄን እጅ እንዲህ አድርጎ አሳምሮ የፈጠረው الله ነው ገልብጡት እንዲህ አሳምሮ አስተካክሎ እጅን የፈጠረው الله ነው ስለዚህ ጌታችን ማን ነው እህቶቼ ወንድሞቼ الله ከዛ الله ምን አለ ان الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون እህቶች ወንድሞች አላህ ሐቂቃ ጌታችን ነው ብለው በልባቸው በአንደበታቸው ከመሰከሩ አካሎች አላህ ያድርገን እንጂ እህትና ወንድሞቼ አላህ ጌታ ነው ብሎ ማለት ይቅርታ ሰው አላማም አልዋሽም ለምን እምወዱ አምላኪ ስለከለከለኝ ማለት ነው الذين قالوا ربنا الله ጌታችን አላህ ነው ያሉ ሰዎች ሌቦች አይደሉም ጌታችን አላህ ነው ያሉ ሰዎች ፍጡር አያመልኩም ጌታችን አላህ ነው ያሉ ሰዎች መላእክም ቢሆን አያመልኩም የሚሰግዱት የሚገዙት ከማንም በላይ የሚያፈቅሩት የሚወዱት የሚንበረከኩት ለአላህ ብቻ ነው الذين قالوا ربنا الله ثم استقاموا ከዛ ቀጣሉ ቀጣሉት ምን ላይ ነው እቶቺ አዋሚር الله ማለት ነው على امر الله አላህ ባዘዘው ትእዛዝ ላይ ቀጥ ያሉ ማለት ነው እንጂ አላህ ጌታ ነው ብለው ከገቡባት ወንጀል ንቅንቅ ማይሉ አረተ ይሄ ከባድ ነው አላህ ጌታ ነው ብለው ፍጡር የሚያመልኩ አላህ ጌታ ነው ብለው ብር የሚያመልኩ አላህ ጌታ ነው ብለው ሰውን ይበድሉ አላህ ጌታ ነው ብለው እንዋሹ የሚያሙ የሚቀጥፉ ተሙሲ ባደሙ ንቅንቅ ማይሉ የማይነግጡ ለይ ሰዎች አላህን ጌታ ነው ብለው ተቀብለውታል ዘ ቢግ ኩዌስቲን ማርክ አስቀምጡበት ኢማኑ ላይ ማለት ነው ፌክ ነው የሚሆነው እነልዚነ ቃሉ ረብና አላህ እነዛ ጌታችን አላህ ነው ያሉ ثم استقاموا ከዛ ቀጥ ብለው የቆሙ እምነታቸውን ጠብቀው እስከ መጨረሻዋ የህይወት እስትንፋስ ድረስ የዘለቁ አለ ዛሬ አንዳንዶች ይሰልማሉ ይሰልሙና ችግር ሲያንገዳግዳቸው ይመለሳሉ እኛ ከልጅነት እስልምናን ተቀበልን አንዴ ችግር ሲመጣ ቁልቁል ኑርዳለን ድሎት ደግሞ ሲመጣ ዲኑ ላይ ቀጥ ከመዓለት ይልቅ ወደ ላይ ደግሞ ለቀኑ ኖታለን ግራም ያጋባ ነው አላህ ጌታ ነው ግን ማለት ብርም መጣ ካላህ ማይነጥል ድህነትም መጣ ካላህ ማይነጥል የሚሆነው ለምን ድህነትም ብርም ውስጣችሁ ያለውን ኢማን አይነቀንቁትም ሽግራችሁ ግን ይሄን አላህ ልቦቻችን ውስጥ ማስቀመጥ አቃተን ስላቃተን الذين قالوا ربنا الله قالوا سوش ترتا مسلف يقرنال راساتو لا تشغلو تتنزلوا على الله الذي سوتش على الله جيتاچن نو بلو قط يارو استقامه يالاچ ولم زلم يارانو باقواماچو لا يصنو تاره تتنزلوا عليهم الملائكه بالنسو لاي ملائك تيوردالو على عليهم الملائكه ملائكوچ لك ستموتو معناتنو በዚያ አቋም ላይ ሆናችሁ ከሆነ የምትሞቱት መላእክቶች ተተነዘሉ ትወርዳለች አለ መላእክቱ መላእካ ወርደም ይላሉ አላ ተኻፉ አትፍሩ ለወደፊት ጀሃነም እንገባለን ቀብር ውስጥ እንቀጣለን ሚዛናችን ይጎላል አርዱል ማህሸር ላይ ስቃይ መከራ ይጠብቀናል ብላችሁ አትፍሩ ለምን አኸስቱል ኢማን አኸስቱል ዛት ስንቅሳችኋል በቀላሉ ነው የምታልፉት ኢማን የሚባል አዋጭ አስኳል ነገር ጨብጣችሁ ኖራችሁ እኮ ነው የመጣችሁት እናንተማ እንድትፈራላችሁ ብለው መላእክቶች ገና መሐመድ ሲሞት ይሄንን ይያሉ ያበስሩታል ከዛ ምን ያቸው ወላ ተህዘኑ ደግሞ ሀዘንም አይሰማችሁ እናንተ ወደ ጀሃነም ሳትንገባለን ብላችሁ አትፍሩ ምን ፈልገው ነገር እናጣለንም ብላችሁ አትስጉ ወይም ደግሞ ጥላችኋቸው የምትሄዷቸው ልጆቻችሁ ሚስቶቻችሁ ቤተሰቦቻችሁ ይበደላሉ ረዳት ያጣሉ ብራችሁ አትርዱ አትዘኑ ጥላችሁት ለምትመጡትም ነገር አትዘኑ አላህ አላችሁ ለወደፊትም የሚጠብቃችሁ መጥፎ ነገር አይደለም አትፍሩ ብለው ገና ሩሃችን ስትወጣ በዚህ መልኩ ያበስሯቸው አላሉ እንደማን ነው ግን እነ الذين قالوا ربنا الله ثم استقاموا ጌታችን አላህ ነው ብለው ቀጥ ያሉ አላጋጮች የኔና የናንተ አይነቶቹ እነ الذين قالوا ربنا الله ካንገት በላይ ቢሆን ጌታችን አላህ ነው ብለዋል ትንሽን ለመውረድ እየሞከረ ነው ኢማኑ እስቲካማው ግን ቀጥ ማለቱ ግን ምን ማለት ነው ተቀላችሁ አላህ ጌታ ነው ማለት ተቀይረናል ማለት ነው ውስጣችንም ላያችንም ተቀይሯል የተቀበልነውን አምላክ ህግና ስራ ተቀብረናል መላእክቶች ሁሉ ግን አትፍሩ አትዘኑ ይላሉ ወአብሽሩ አራብሽሩም ይላሉ ቢልጀነቲ በጀነት ተበሰሩ በጀነት ትደስታላችሁና አብሽሩ ራችኋል አለቲ ያች ጀነት ኩንቱም ተዋዱ ትቀጠሩት የነበረው ጀነት አለ አይደለ والله ታገኙታላችሁ አብሽሩ የትም አይሄድም እንኳን ደስ አላችሁ ብለው መላእክቶቹ ደስታቸው ቢገልጹበት ቋንቋ አጥሯቸው አላህ ያለውን ብቻ ነው የሚናገሩት የቶች والله ከ50 አመት በኋላ ሁላችንም ዱንያ ላይ የለንም አሁን እዚህ ምታዳምጡኝ ሰዎች ሁላችንም ብል ይቀለኛል 100 አመትማ ምንም ሸክ የለኝም ከአምስት አመት በኋላ ሁላችንም ይለናል ዱንያን እንለቃለን ቤትኛው ሰዓት እንደምንለቅ ብቻ ነው የማይታወቀው ስንለቅ መላእክቶቹ በዚህ መልኩ አላ ተኻፉ ወላ ተህዘኑ ወአብሽሩ ቢልጀነቲ ለቲ ኩንቱም ቱዓዱን ያ ረብ يا رب አንቺን ትሞቻለሽ እኮ እንደው ዱንያን እንደወደድሽ እንደሩጥ ሳትጠግቢያት ሳትጨብጫት ወላሂ ታልፊያለሽ ሚገርም ሚያናድ ነገር የለፋሽው ለማይረባ ነገር ነው ህይወትሽን ያቃጠልሽው ሮጠሽ እንኳን ለማትጨብጫት ንክስክስ ለሆነችው ዱንያ ነው የለፋነው የሩጥነው አንተም የደከምከው በቃ በልተሽ እንት ቤት ለምትጥለው ነገር ነው። ከሞት በኋላ ያለው ህይወት ግን ቁርአን እንኳን መቅራት አቃተን። አናህኑ ሙእሚኑን ሪሊ እኛ አማኞች ነን። በትክክል እንመስክር ለራሳችን። እኔ ስለ እናንተ አላውቅ፣ እኔ ግን አፍራለሁ፣ ሳስበው እደነግጣለሁ። ወአብሽሩ ቢልጀነት ለቲ በዛች ጀነት እንኳን ደስ አላችሁ ተበሰሩ ይባላሉ። አለቲ ኩንቱም ትወዕዱን ያች ትቀጠሯት የነበረችው ጀነት አለችላችሁ። የት ሄድ እናንተ ካልገባችሁባት ተብለው ይበሰራሉ። እኔን ያበስሩኝ ይሁን መላእክቶች በአላህ ይዤሻለሁ። አንቺንስ ያበሽሩ ሲሆን አብሽሪ ጀነት አለች ትባይ ይሆን? እንደዚህ ያላግጠሽ እንደዚህ ያላግጬ ወላ ታህዘኑ አትዘኑ እንባል ይሆን? እንደዚህ ያላግጠን ወአብሽሩ ቢልጀነት ለቲ ኩንቱም ትውዓዱን አማኞች ጀነት ይሸለማሉ የሚል ቃል ኪዳን ነበርና ቃል ኪዳኑ ይሞላል። አብሽሩ ከምንባለው ነን። ይህን ያሳያል። አሁን ያለንበት ተጨባጭ ኖ ኖ ናህኑ አውሊያኡኩም እኛ እኮ ወዳጆቻችሁ ነን ይላሉ። ፊልሐያት ዱንያ በዚች በቅርቢቷ ህይወት እናንተን በቅርብ ርቀት አብረናችሁ የኖርን ወዳጆቻችሁ ነን። አላህ ሲያዘን ስንገናኛችሁ፣ ስንጠብቃችሁ፣ ስንንከባከባችሁ ኖረናል። ወፊል አኺረቲ በአኺራም በመጨረሻው ዓለምም የእናንተ ወዳጆች ነን ይላሉ። ተቁሉ ለሁሙል መላኢካ ናሕኑ አንሳሩኩም ወአዕዋኑኩም ፊ ዱንያ ወልአኺራ እኛ በዱንያም በአኺራም የእናንተ ረዳቶች ነበርን። ኑርሽዱኩም ኢላ ማ ፊሂ ኸይሩኩም ወሰዓደቲኩም ፊ ዳረይን ዱንያ ላይ ያላችሁ ለሁለቱም አገር የሚጠቅማችሁን ነገር ስንናገር ስንመክር ስናመላክታችሁ እኮ ነበርን። ዛሬም ወይ የእናንተ ወዳጆች ነን። ለምንድን ነው መላኢኮች ወዳጆች ያሏቸው? እህቶቼ መላኢኮች አላህን ያውቁታል። መላኢኮች አላህን ያከብሩታል። ወላሂ እኛ ለአላህ ቅርብ ሰው ስንሆን የአላህ አገልጋይ ስለሆን ብቻ ነው ወደዱ። ሌላ የኔ መርክ አምሯቸው አይደለም። እኔ ኦሮሞ ስለሆንኩ አይደለም የወደዱኝ። ኢትዮጵያዊ ስለሆንኩ አይደለም የወደዱኝ። እሱን ደግሞ ከአረብ ስለተወለደ አይደለም። ቆዳው ነጭ ስለሆነ አይደለም። ፈረንጁ እንግሊዝኛ ስለተናገረም አይደለም። እና አቶ ገሌም ብር ስላላቸው አይደለም። ወዳጆቻችሁ ነን ብለው ከልብ የመነጨ ፍቅራቸውን የሚገልጹልን ምን ስላለ ነው? ረቡና አላህ ሱመ እስተቀምና ጌታችን አላህ ነው ብለን ቀጥ ስላለን የአላህ ባሮች መሆናችንን እዕትራፍ በቃልም በተግባርም ስላረጋገጥን መላኢኮቹ አፈቀሩን፣ ወደዱን። ስለወደዱን ሞት ላይ መጥተው ፍቅራቸውን ይገልጹልናል። እህቶች መላኢኮች የመላኢካን ፍቅር ማግኘት ዛሬ አንድ ቆሻሻ ማለት ነው። አላህ አምላኩን የማያውቅ ተራ ደደብ ሰው አፍቅረን እሺ ማለት ስላለብኝ ነው። ማለት ሰው ዛሬ አምላኩን ትቶ ተራ ግለሰብ አፍቅሮ ዲኑን እየተወ ነው፣ እያበደ ልጉት ጸጋ ሁሉ አለላችሁ ይላሉ። አህባቢ ወዳጆች ለዱንያ እንደሮጥን ይሄ ጀነት ሊያመልጠን ነው። ይሄ ጀነት ግን وقال الذين إننا عالوا إننا عالوا إنما وقال الذين إننا عالوا وقال الذين كفروا إننا يكادوا سوج عالوا من عالوا إرسبرس على راسي بابارو وسيا يتفاستنوا مالتنا وسيا إرسبرس يارغونوا مالتنا من عالوا لا تسمعوا أتادامتوا إهين القرآن أتادامتوا አታዳምጡ ማለት ለበሱ ለሱ እሺ አትበሉት ካንሰው ካዳም አዳምጣችሁ እሺም አትበሉት ትዛዙንም አታክብሩ በትዛዙ አፈንግጡ ላተስማኡ ሲሩ አታዳምጡ ከተባለ አትቀበሉት ማለት ነው እሺ አትታዙት ማለት ነው لهذا القران لذي قران አትታዙት አትስሙት ولغوا فيه سيكرام تشوبو افاجو ان انت تشوبو نبي صلى الله عليه وسلم بذا ساعات يا افاچو اندسيتو ان انت تشوبو بلاو قالوا لعلكم تغلبون انتتشنفوا كفلغاچو استاذ جوتو قال منالبات ما يفلك كهونه السن ليتنيا يفلل على المسرح نفق فلقاتشو مالتنا قلتنا إننا إنك أمسات شوالا كفروا يكادوت عذابا كتعت شديدا برتو يهون ولنجزينهم إن منددت شوالهم أسوأ الذي يكفى أسوأ الذي يكفى يهون كانوا يعملون كالزنيا وكالسيو كميسوا السراء يكفى يهون إذا كنت هناك أمسات شوالهم ذلك إيه يكفى يكفى وكذات جزاء أعداء الله يا الله طلاقوش من دانو النار اسات يا الله طلاقوش من دانو لهم فيها للنسو عللاتشو لهم فيها النسوم بسواوست لهم فيها بجهنم مستم للنسو عللاتشو دار الخلد يمزوتريا بيت يمزوتريا اگر عللاتشو جزاء من دانو بما كانوا بنبروت نگر بآياتنا بانافوتشاتشن يجهدون يموقتو بنبروبت النقر إيهي لنسو يكفى يقول كتات على الله تشو كذي آيات من الرداو نقر من دوسا قال لاتو قرآن بما ننجاو منقج ميكرانسو ما وين مياستانترنسو ما الزناقاتن ما كالكر عدم ويميكالكرنو بما ننجاو منقر ሳና ከም የቀለድን እንኳን እንዳንከለክል እንትን የምንልበት አንቀጽ ነው ማለት ነው። ቁርአንን ደግሞ የሚቀራን ሰው የሚያስተበትንን ሰው የሚያዳምጥን ሰው መከልከል ትልቅ ወንጀል መሆኑንም እንረዳበት አያ ነው ማለት ነው። وقال الذين إننا آلوا كفروا يجهدون يمي موقتو ويم يمكدو بدنيا لاي بقرآن لا يمي موقتو يمكدو معلتنا وقال الذين إننا عالو إس أي سما من دهانو ቅጣት ማለት ነው ብርቱ ቅጣት ለማን ብርቱ ቅጣት ገዛው አዳ ኢላሂ ያ አላህ ጠላቶች ምንመነዳ ምንዳ ገዛው አዳ ኢላሂ ያ አላህ ጠላቶች ምንዳ አናር እሳት ነው لهم فيها لنسهم بقطات بجحنم مست عللاتهم دار الخلد يمزوتريا اجر جزاء بما كانوا جزاء من دانوا بما كانوا باياتنا يجحدون بعناقزوتشاتشن سكدوا ان سيماغتو بنبروبت نجر من دانوا ايه نجر يمزوتريا اجر ميبجلاتهم لسو من دانوا ان القران اتادامطو ለሱ ማትከተሉ ለሱ ማትታዘዙ ላሉት ነገር ይሄ ምንዳ ነው ግልጽ ነው ሙሳዓዳ 26ም ነኛሉ ከፈሩ የካዱት በአላህና በመላእክተኛው የካዱት ምናሉ ربنا جئتنا وي ارينا اسايين الذين اننا ادم እኔም እኮ ኡስታዝ ማይክ ፈለክም የነበረ ዳግም ጠርቸው ነበር ኡስታዝ ከመጣ ማይክ ፈለክ ማይኩ ፈለከው ሰዓት ያዝ ምን ሰማይ ከሆነ ኦኬ ኡስታዝ ኦኬ ኦኬ የት ነበር የት ስንተኛ አያ ነበር ቆምኩ ይህ አሳማሚው ቅጣት ብርቱ ቅጣት أعوذ بالله مشت أعوذ بالله من الشيطان الرجيم ذلك يه أسامامينا برتو القطات كسرات شو بكفة لكتو القطات مالت جزاء وعداء الله يا الله تراثوش من داء النار أساتنا لهم فيها لنسو لنسو على الله شو فيها بجهنم است دار القلد يمزو تريع أقر جزاءم يه من دا دمو بما كانوا بنبروت نو بآياتنا باناك اتشاكشن يجهدون يمكلونا يمين ماغتو لنبروت نو يمكلو وين يمين ماغتو لنبروت يه كتعات يمان الدالو مارتنو نا كزي آيا من مارو ياركواتشو በቁርአን ላይ ወይም ቁርአን ሲቀራህ መጮህም ወይም አንድን ሰው ከተደብሩ ማዘናጋቱን ወይም ቁርአን ሰው መከልከሉ ትልቅ ወንጀል እንደሆነ እንማራለን ማለት ነው። وقال الذين اننا قالوا كفروا يكادوا ربنا ጌታችን ወይ አሪና አሳየን الذين اننا አሳየን أضلانا يتأممون يساساتون كفطران حسايا من الجن كجهنم فطروتشه والإنس كإنس كسوم مالتنا نجعلهما للنارقات شو أسايا تحت أقدامنا كقروتشات شنصر للنارقات شو أسايا أما لاكتن تحت اقدامنا كغروتشاتشن سر ليكون الناسو ليونو من الاسفلين كتاچوچو ليونو الناسون اساين كتاچون يكفاون قطات زب يالون اندي قمصو الناسون اساين እነኛ ደሞ قالوا يالوت ربنا الله الله ጌታችን ነው يالوت በአንድነቱም ያመኑት በሱም ላይ ያላሻረኩት ثم استقاموا ከዛም ቀጣሉ الله عند ነው الله ጌታችን ነው እሱ عند ነው شريك የለውም ብለው ቀጣሉ በሸሪዓው ቀጣሉ تتنزلوا مستقاموا على شريعتي خشب شريعهم قطالوا تتنزلوا تورد باتشو عالج عليهم بالنسو الملائكة ملائكة تورد باتشو عالج ألا تخافوا كموت أتفروا كموت بخالة من اللو نذر أتفروا بلو መላእክቶች ይወርዱባቸዋል ወላ ተሐዘኑ ጥላችሁትን በምትሄዱት ነገር በልጆቻችሁ የሰማችሁት ነገር አትዘኑ ወአብሽሩ ተበሰሩ ብልጀነቲ በጀነት ተበሰሩ አለቲ ያቺ ጀነት ኩንቱም ትዋዱን ቃል ስትገባላችሁ በነበረችው ጀነት ተበሰሩ ይሏቸዋል ማለት ነው። ናህኑ እኛ አውሊያኡኩም ወዳጆቻችሁ ነን ፊል ሐያት ዱንያ በዱንያዋ ህይወታችሁ ወዳጆቻችሁ ነን ወፊል አኺረቲ በአኺራም ወዳጆቻችሁ ነን ወለኩም በጀነት ውስጥም አለላችሁ ወለኩም አለላችሁ ፊሃ በጀነት ውስጥ ማ ተሽተሂ አንፉስኩም ነፍሳችሁ የሚፈልገው ነገር የምትፈልጉት ነገር የምትመጡት ነገር አለላችሁ ወለኩም ፊሃ እንደገና በጀነትም አለላችሁ ወለኩም አለላችሁ ፊሃ በጀነት ውስጥ ማ ተደውን የምትጠሩት ልባችሁ የሚፈልገው ነገር አለላችሁ ውስጣችሁ የሚፈልገው ነገር አለላችሁ ወይም የምትፈልጉት ነገር አለላችሁ ኑዙላን ይህ መስተንግዶ ነው መስተንግዶ በቃ አንድ ሰው መጥቶ ስልክ ስናስተናግደው እንደዛ ምን ወደው የውድ ወይም ውዳችን ምናከብረው ሰው መጥቶ እንደምናስተናግደው ይህ እንደዛ አይነት መስተንግዶ ካላህ መስተንግዶ ነው ከማን መስተንግዶ ነው ምን ገፉሪን ለወንጀላችሁ ማሪ ከሆነው አርሂም በእናንተም ላይ አዛይ በእናንተ ላይ ደግሞ አዛኝ ከሆነው ከአላህ ዘንድ የሆነ መስተንግዶ ነው ይሏቸዋል ማለት ነው መላእክቶቹ። ጀዛኩሙላሁ ኸይረል ጀዛ እንግዲህ የዘለለው እህት ወንድሞቼ እንደምን አላችሁ? ይሰማል? ማይክ ይሰማል? ኦኬ። እንግዲህ ቀጥታ ወደኛ ተፍሲር ልባና أعوذ بالله من الشيطان الرجيم وقال آل الذين إننا كفروا يكادوت سوچ يكادوت لا تسمعوا أتسمو لهذا القرآن إهن قرآن أتسمو آل والغو والغو مالت أتسموت رب አትስሙት ወልገው ተንጫጩ ፊህ እሱ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገር አትስሙት ይህን ቁርአን ወልገው ተንጫጩ ፊህ እሱ ሲናገር ለአለኩም ተግሊቡን ለምታሸንፉት ዘንድ ማለት ነው። ይሄ የተፈለገው ረሱል ሰለላሁ ዐለይሂ ወሰለም የመካ ሙሽሪኮች ላይ ቁርአን ሲናገሩም ሆነ በነሱ አረብኛ ስለሆነ አረብኛውን በደንብ ስለሚያውቁት ሲሰሙ ያሸንፋቸዋል ብሎ ስለያሰቡ ይሄን ቁርአን ሙሐመድ ሲቀራባቸው አትስሙት ምን እናደርግ ተንጫጩ ምታሸንፉ ይከጀልና ለአለኩም ተግደቡን ምታሸንፉት ዘንድ አሉ። قال الله فلنزيقن إنا قمساتشو عندن الذين إنسوا كفروا يكفروا تسوچن إنا قمساتشو عندن عذابا كتات شديدا يبرتا كتات إنا قمساتشو عندن ولنجزيانهم من داتشونم إنساتشو عندن أسوأ الذي የከፋ የሆነ ምንዳ እንሰጣቸዋለን አለዚ ካኑ ያዕመሉ ይሄ ምንዳ ደግሞ ምንድነው ካኑ ያዕመሉን ስራቸው ምንዳ ነው ማለት ነው የስራቸው ምንዳ ነው ማለት ነው ዛሊካ ይሄ ጀዛኡ ጀዛቸው ነው አዳ አላህ أعضاء الله يا الله أدووش جزانو النار إساعد مالتنا لهم لنسو فيها بسو وسط دار الخلد أزا وسط دار الخلد دار القرار مالتنا لنسو إزا ما نورياتشونو مالتنا أن يكف أعداء الله يا الله يا الله أدوج النار النار مالت سيين إساءت مالتنا لهم للناس فيها بسوس دار الخلد منوريا تشونو وين دمو مكبيا تشونو يا إساءت مالتنا جزاء بما كانوا جزاء من دا تشونو بما كانوا يهونوا بات بآياتنا بنيا بأنكسو تشاكين يجهدو يكادوت وين دمو يموضبتو تينبرو مالتنا للنسو من دانو وقال الذين إننا يالوت كفروا وقال الذين وقال آل الذين النسوا كفروا يكفروت ربنا ربنا يا رب جيتاتشن أرنا أساجن الذين وقال الذين إننا يكفروا إننا يكفروت سوات آل ربنا يا رب أرنا أساجن الذين اللذين مش اللذين اللذين إننا أدلنا كمن قد يطمم من الجن كجن والإنس كإنس مالت إنس مالت سو مالتنا نجعلهما إننا درجاتوا لن تحت أقدامنا كإجراتشاتشن سر ليكونا لهونو من الأسفلين تاج كبتاج እንዲ ሆኖ እናደርጋቸዋለን ፍሬና ጠይቃሉ ማለት ነው እና الذين اننا قالوا قالوا ربنا الله الله الله ጌታችን ነው ያሉ ደሞ ثم استقاموا قط ያሉት الله سرعلى قط ያሉት ተከላከሉ ያለን ነገር ተከላከሉ قط ያሉት ማለት ነው تتنزلوا يوردوا باتشوال عليهم بالنسولة عليهم الملائكة ملائكة بالنسولة يوردا مموتوا كان مالتنا ألا تخافوا التفروا ولا تحزنوا التحزنوا ألا تخافوا ولا تحزنوا إن أنت التفروا التحزنوا يلو أتشوال وأبشروا أبشروا يلو أتشوال بالجنة التي كنتم توعدون يا جنة الجنة يا جنة التي سو كنتم يهونا توعدون يتكتروا توعدون يتكتروا كنون لدرسنون يلوى التوعد نحن إنا أولياؤكم ينانت وداجوتنا في الحياة الدنيا بدنيا لائم بنانت وداجوتنا بقير سلاس السرو በእናንተ ኸይር ስራ ስትሰሩ ሸር ስትሰሩ በእናንተ ወዳጅ ነበር ወፊ አኺራቲ በአኺራም ደሞ ወለኩም አላቹ ፊሃ በሱ ውስጥ ማተሽተ ጀና ውስጥ ማለት ነው ማተሽተሂ አንፉስኩም ነፍስዮቻችሁ ደስ ደስ የሚል ነገር የምትፈልጉት ነገር አለላችሁ ወለኩም እንደውም አለላችሁ ፊሃ በነሱ በጀነት ውስጥ ما تبدأون متفلقوت نقر آل الله جو إلى اللهم على الكوش مالتنا نزولا كالله كالله سطوتا كالله نزولا كالله سطوتا نزولا نزولا كالله نزولا كالله سطوتا كالله يتدرقسي من غفور الرحيم من غفور يا الله يا مارينا يا أحزان يكوني كالله يتسطى سطوتا كونو يلالو الزلاين ومعكم السلام عليكم ورحمة الله وبركاته بيا تفاو تسنقر أنا لو بيا لأجوم اسكوني تساسفكو تنقر كالي دي آيستي